አው ቢል መሳጅድ እሺ በዚህ እንግዲህ ጥያቄዎቹ በዚህ ተጠናቀቀል ኢንሻአላህ አሁን ወደ ፍቅሃችን እንሂድ የዛሬ ፍቅሃችን ትምህርት እንግዲህ ምን ይላል መክሩሃት الصላ መክሩሃት الصላ መክሩህ ምን ማለት ነው በቋንቋ ስንገልጸው መክሩህ የተጣላ ማለት ነው አላህ የሚጠላው ነቢያችን የሚጠሉት ነው ላኪን ይህን ነገር ነው ብለን እንደዚህ አንተወው አንዳንድ ጊዜ አላህ በሱረት الاسራ ምን ይላል ያኒ አንድ 7 8 9 10 محرمات ይጠቅስና ከዛ በኋላ እነዚህ በአላህ ዘንድ እኮ መክሩህ ናቸው ይላል ያኒ አላህ ይጠላቸዋል ማአኑ كبار الذنوب ናቸው ابدا بالشرك وعقوق الوالدين وشي وشي وشي نا ان يهن نجر كان عند الله مكروه الى المكروهه يا نجر بطام يتطلا نو الى ازي ايا يعني بزي فقه انده تقلصوا ادلم ازي فقه مكروه معناته يعني يتطلا نو جن صلاتون ايا فرسم ان ذا 10 بسوره الاسراء تتقسوا جن انكون صلات دينون يطفالو ሽርክ አለበት ምን አለበት ምን አለበት ብዙ ነገሮች አሉና መክሩህ ማለት መክሩሃት الصላ እንበልስቲ ይክረሁ ለልሙሰሊ አን ይትሩክ ምንድነው መክሩህ ማለት يعني لا يعذب فاعله አንድ መክሩህ ካደረከ አንተ አትቀጣም ላኪን ብዙ አጅር ይጎድልብሃል በሰላ ራሱ ቃሉ መክሩህ ማለት እኮ መክሩህ ነው እኮ الله يتلوال سيبال راسه مطفو قال نو هي نجر سلازي يكره للمصلي ان يترك السنه من سنن الصلاه التي مرت وذكرت في هذا الكتاب ان سنه يتوسو من يبالال يه نجر بتام مكروه يبالال طيب سنه وچو ليتكسلني يمفل يمشلاله استي كنسو 5 6 تكس يصلاه سنه وچ ሆነ ብሎ የሚተው ከሆነ አንድ ሰው ይሄ በጣም መጥፎ ሰው ነው እስቲ የሰላት ሱናዎች አንድ ነገር ልትጠቅስ ይችላል ወይስ እኔ ጊዜ እንዳላጠፋ ኢንሻአላህ እኔ ልግለጻቸው አንድ ለምሳሌ رفع اليدين الله اكبر ستل እጅህን ማንሳቱ ሱና ነው በሰላት ውስጥ በአራት ቦታ አሉ እጅህን እምታነሳቸው طيب وضع اليد اليمنى على اليسرى ቀኝ እጅህ ወደ ግራ እጅ ማስቀመጡ ራሱ ሱና ነው دعاء الاستفتاح سنانو والاستعاذة أعوذ بالله من الشيطان مالت سنانو قراءة سورة سورة مقراته سنانو ربنا ولك الحمد مالت سنانو اندزي مساسلو سنانوش هنو بلو متو بتقام مكرهنو بتقام يتتقلانو انديهم هدلو كتوه يعني سبحان الله يعني صلاته مكقبلونا على مكقبل يوميات تلاتر نقرنو مكنياتو منالو سنانوشو من دنو تقماتشو بلو ستيكو علموش من دنو ያ የሰገድ ካት ፈርድ ሰላት እኮ ብዙ ጉድለት እኮ አላት ብዙ ጉድለት አላት ስለዚህ እነዛ ቀዳዳ ነገሮች የሚሸፍንልህ ሱና ነው እና መተው የለብንም ሱና ሰላት ደሞ ሰሉ ከማ ራአይቱሙኒ ኡሰሊ ያሉት ነቢያችን ሊሳካለህ ከተፈለገ የሰላቱም ሩክኖችና ፈርዶች ዋጅቦች ሙስተሐባዎችና ሱናዎች በሙሉ ካስገባህለት ነው ሰሉ ከማ ራአይቱሙኒ ኡሰሊ በተግባር የሚውለው ማለት ነው እሺ አንዱ እንግዲህ ሱና እያወቅ መተው እንደዚህ መክሩህ ነው ይላል ወይክረሁ አን ያዕበተ አልሙሰሊ ቢሰውቢሂ በእንትኑ በልብስ መጫወት ዝም ብለ አንዴ ኮፍያት ይዛል አንድ ጫማ ይዛል አንድ ኮት ይዛል ይሄን በጣም መክሩህ ነው ከበዛ ግን ከበዛ ሰላቱ ያበጥላል ማለት ነው او بقطاء راسه لمساله بعما بنتن مጫወት او ببدنه ዝም ብለ ጢሙን ይዛል እንደዚህ እጁ ይዛል እንደዚህ او بالارض عند السجود ወይም ደሞ ስጁድ ሲወርድ በእግሩ በእጁ አርጎ ከመሬት ጋር ይጫወታል እንደ او الجلوس بدون داع ዝም ብሎ ቁጭ ይላል እንደዚህ በመሐከል በማያስፈልግ እንትን ይቀመጣል فإن وجد سبب كان عذرا يبيح الحركة ما لم تكثر فتبطل الصلاة كما مر እና ብዙ ካልሆነ እንቅስቃሴው ይሄ ነገር መክሩህ ይባላል ብዙ ከሆነ ግን ያው እንዳልነው በፊት ሰላቱ ራሱ ያፈርሰዋል ويكره وضع اليد على الخاصرة أثناء الوقوف እና እጅህ ደሞ በዚህ በሽንጥህ ላይ እንትን አርገህ ልክ እንደ አንድ ተከበረ ሰውና በጣም ትብተኛ ሰው እንደዚህ ሁለት እጅ በዚህ በኻስራ ላይ ማስቀመጡ ورفع البصر الى السماء ستسجد ايا يتعززنو سجود بمنوردበት ቦታ ነው مناየው አንድ ሰው ግን ዝም ብሎ ወደ ሰማይ يعني እየሰገደ ወደ ሰማይ ማየቱ ክልክል ነው ከዛ በኋላ وكذلك النظر الى ما يلهي ويشغل عن الصلاه ደሞ በፊት ላይ የተጻፈ ነገር ሊኖር ይችላል ወይም አንዳንድ መስጊድ ዝም ብሎ ጌጣጌጥና ዘኻርፍ ያለው ወደሱ አተኩረ ማየትም በጣም መክሩህ ነው ይሄ ነገር طيب كما يكره التمطي في الصلاه وتشبيك الاصابع ዝም ብለ መገታተርና يعني ሰውነት እንደዚህ ያደረክ መገተር ወይም ጣቶች እንደዚህ ድምጽ የሚያወጡ እንደዚህ يعني تشبيك الاصابع يعني انتن ማረጉ በጣተህ መጫወት ማለት ጣቶች እንደዚህ በሱ ስትጫወት በጣም በክሩህ ነው ይሄ ነገር وتكره الاشاره باليد او باليدين نعم كما يكره الالتفات بوجهه عن القبلة في الصلاه فيته ወደ ቀኝ ወደ ግራ ማዞሩ በጣም መክሩህ ነው ግን ደረትህ ከሆነ ግን ሰላቱ ያፈርሳል ገብታችኋል ወንድሞች እኔ ወደ ቅብላ እየሰገድኩ ነኝ ሰውነት በሙሉ ትንሽ ከቅብላው ዘንበል ካደረከው ሰላቱ ይፈርሳል ፊትህ ብቻ ግን መክሩህ ነው አሉ نعم በሰላት ውስጥ እየቀራ እንደዚህ አፍህን መዝጋት በጣም መክሩህ ነው ولكن كثير من العلماء يقولون الصلاه باطله ይህን ነገር በደንብ ላስተምራችሁ ፈልጋለሁ ይህን ነጥብ ምክንያቱም والله ይህን ነገር ካወኩኝ ብዙ አመታት ሆነዋል በሰላ በመስጊድ ላይ አንዳንድ ሰዎች ሳያቸው ከንፈራቸው ተዘግቶ ሰላት ይሰግዳሉ አይደለም አላሁ አክበር ብሎ ይገባና ወደ ሩኮ እስከሚወርድ ያኒ ከንፈሩ እንደተዘጋ ነው እና አንዳንድ ዑለማዎች ይመክሩ ነው አሉ لكن كثير من العلماء قالوا الصلاه تبطل ليش النبي الله سبحانه وتعالى يعززن سوره الفاتحه اندنقرا نو اندنقرا طيب مقرات يميبالو مندنو مقرات بملاسنا بكفر نو متقراو ادلم دي اخوا قراءه مالت مندنو بيبطيقاچو اهون كنفره زكته زم ستل يه بلبه نو متقراو الله يعززن كن قالاتوچو حرفوچو بدن بياسوطا الحمد لله رب العالمين الرحمن الرحيم لتل نو انجي زم بله بلبه مقرات ادلم ይውላችሁ አደገኛ ነው والله እኔ በአይኔ ያየኋቸው ብዙ አሉ በሰላት ገብተው ዝም ይላሉ ከዛ አላሁ አክበር ሱብሃነ ረቢ አልዓዚም እንደገና سمع الله لمن حمده በሙሉ እንደዚህም ጨርሱታሉ ይህ ነገር لابد الشفتان تتحركان واللسان يتحرك وتخرج كل حرف يعني لك كل قالات اوطته مقرات አለበ بل بالغ بعد العلماء አንዳንዶቹ እንዲያው ምናሉ ካንተ ጎን ያለው መስማት እንደሚችል መሆን አለበት አሉ። ለምሳሌ እንዴት بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم እንين ራሴን አሰማለሁ ራሴን ማሰማት ይሄ በጣም ዋጅብ ነው ግን አንዳንዱ ምን አሉ ያን ካንተ ጋር ተጠግቶ ያለው መስማት አለበት ይላሉ። እሺ ይሄን ነገር አይሆንም ብንል ላኪን ራስን ማሰማት አለበት አማ ከንፈረን ዘክተ መቅራት አይደለም بالو ما سب نو ميبالو الله عز وجل دمو مقرات نو انجي ما سب ادلم يهن بدن بتمركوت انغدي طيب كذا بحالا من يلال يقول وتكره الاشاره وتكره كما يكره الالتفات بوجهه عن القبلة في الصلاه ويكره تغطيه الفم اثناء الصلاه كما يكره السدل وهو ادخال اليدين داخل الثوب السابق مثل العباءه والتنوره እጅ ደሞ በልብስ ውስጥ አታስገባው ለምሳሌ ሴት ወይም ወንድ እጁን ደብቆ አይደለም የሚሰግደው እጁ ወደ ውጭ መውጣት አለበት ወሚትሩ عدم ادخال اليدين في الكمين እጅገ ያለ አይደለም ጠዊል እጅገ ካለ ለምሳሌ ሱዳኒዎች ለዛ ሱዳን የሚለብሱት ثوب እጅገው በጣም ረጅም ነው እና እጅ እዛ ውስጥ ገብቶ መሸሸግ የለበትም لان ذلك يقيد حركاته ويمنعه بعض حركات الصلاه وتكره الصلاه اذا حضر الطعام مغب كتقربنا انت ربوح كالله دمو يعني مغبون تته ود صلاه اتهيد ምክንያቱም ሆድህ እዛ ስለሚረብሽህ ነው። والحديث صحيح يا اخوه والحديث يعني لا صلاه في حضره الطعام ولا يدافع الاخبثان يميلو سغرات توتره ياله ويمشت توتره ياله ويمغب يفلك انت تهتهيد نو ميلو. اذا يقول تكره الصلاه عند حضره الطعام وانت جائع او تشتهيه مغبون يفلك ود صلاه تهيد. وتكره الصلاه مع مدافعه الاخبثين وقد مر الكلام فيهما ናይህ ነገር አልፈዋል እንግዲህ ተገልጸዋል ያኔ ሽንትና ሰገራ ተወጥረህ ያለህም ወደ ሰላት አትግባ ይላል። ወትክረሁ ሰላት مع مغالبه النوم እና እንቅልፍ የመጣብ በቃ ዝም ብለ ይወደቅ የተነሳ አትስገድ። ፈርድ ከሆነ ያኒ ትንሽ አንድ ሩብ ሰዓት እንቅልፍ ተሰደህና ከዛ ተነስተ በተለይ ሴቶች ወንድ እንኳን لازم ሰላት الجماعه መስገድ አለበት لابد ضروري ነው። ሴት ግን እንቅልፍ ያንቀላፋት እንደዚህ የወደቀች የተነሳ ከመስገድ ትንሽ አንድ ግማሽ ሰዓት ትተኛና ተነሳን እንግዲህ በንጹህ እንትን ትስገድ ነው የሚሉ። طيب ከዛ በኋላ ويكره التزام مكان خاص بالمسجد للصلاة فيه الا ان يكون اماما فله ذلك አንዳንድ አቦታችን ነበሩ አሁንም አሉ በመስጊድ አንድ ቦታ የታወቀ የሐጅ ሙስጠፋ ነው ይባላል ጠጋ ያለች ነው 20 አመት በታይ ይህችን ቦታ ማንንም ሰው የሚቀመጥበት የለም። ለምሳሌ اول الصف ነብያችን ሰለላሁ ዐለይሂ ወሰለም በጠቅላላ የተናገሩ ምንድነው خير صفوف الرجال اولها تمام እና اول الصف በጣም አስፈላጊ ነው። እና ይህ ነገር እኮ የሐጅ ሙስጠፋ ነው እኮ የሼክ ኑር ሁሴን ነው ብለህ ተተዋለህ ላ አትተውም። የመጣ ሰው يعني باول الصف ከዛ ሁለተኛ الصف እንዲያውም አንዱ ዓለም ምን ብሎ ይጠይቅ ነበር ለምሳሌ አንተ በሶስተኛው ሰፍ መጣህና በሁለተኛው ሰፍ አንዲት ፉርጃ አገኘ አንድ የሰው አንድ ሰው የሚቆምባት አንድ ባዶ አገኘ አይደለም። አሁን ምን ማን ታስቀድማለህ አለ። ካንተ ጋር ያሉ አባትህ ነው ሼክህ ነው የእንትኑ እኔ ትልቅ አስተዳዳሪ እንትን ነው ጓደኛህ ነው ያንተ አለቃ ነው እነዚህ ቢኖሩ ማን ነው ምታስቀድመው ብሎ ጠየቀና ተማሪዎቹ አንዱ ሼክ የሚለው አንዱ አባት የሚለው አንዱ ምናምን የሚለው ከዛ በኋላ ሼኹ ምን አለ لا هذا في امور الاخره لا نعطي اي فرصه للليلة سواء نستم ان شاء الله كان تجا ملك بنورو يفلقون سوي نور قد تهده በዛ በተከፈተችው ቦታ ትቆማለህ እንጂ ይኮ አባቴ ነው ብለ አታሳልፍ ማሉ። طيب ከዛ በኋላ وتكره التزام مكان خاص من المسجد ይህን ቦታ የኔ ነው ብለ يعني يقدم نو ميزو انجي اندزي يبال نغير يلم الا ان يكون اماما امام ياو توقنو بوتاو بس تجربه لي هنا يتشلم امام ياو ودفيت نو ميهدو امام اثناء الصلاه في امور الدنيا በሰላት ውስጥ ገብተ ሰላት ዱንያ ማሰብና ማንተኑ ጭንቅላትን ወደዛ መዘንበሩ በጣም መክሩህ ነው። እንዲያውም አንዳንድ ዑለማዎች ምናሉ በሰላት ውስጥ ገብተ ያ ዱንያና የምናምን ዝም ብለህ ተስብ ከሆነ ሰላቱ እንኳን ፍርስ ነው ድገመው ባንልህም የሰላቱ አጅር እኮ ልክ እንደ ጠጉር ለጭት ብሎ ነው የሚላጨው ይላሉ። የሰላቱ እንትን የሰላቱ አጅር በጣም ነው የሚቀነስብህ አሉ። ምክንያቱም ሩህ ሰላ እስከዛም ድረስ መክሩህ አይደለም አሉ። የዲን ነገር ከሆነ ለምሳሌ سيدنا عمر بن الخطاب በሰላት ውስጥ ሆኖ كان يجهز الجيش በሰላት ውስጥ ሆኖ سيدنا عمر يعني ለጦርነት የሚሄዱ مجاهدين ማን ነው አሚር የሚሆነው ማን ነው በቀኝ የሚሆነው በግራ የሚሆነው ግራዝማች ቀነዝማች የሚለው ነገር ማን ነው ብሎ በጣም ሐሳብ ስለሚጫንባቸው ጣላት መጥተዋል አሁን ማን ነው አሚር አርገም ጦር መሪ ማን ነው የሚሆነው ብለው በሰላት ውስጥ ያስቡ ነበር። እንዲያውም አንዳንድ ጊዜ በሰላት ውስጥ ሆነው አሚር ይመርጡ ነበር የጦርነቱን አሚር ይመርጡ ነበርና የዲኑ ነገር ከሆነ ሐሳቡ በጣም ደህና ነው የሚሉ ዑለማዎች አሉ ማለት ነው። على كل حال ويكره للرجال تنبيه الامام الى الخطا بالتصفيق እና አንድ ኢማሙ ከተሳሳተ በጭብጨባ አርገው ወንዶቹ መንጨብጨብ በጣም መክሩህ ነው የተከለከለ ነው ከማ ይክረሁ ለንሳ ተንቢህ بالتسبيح سيتوچو دمو سبحان الله بلو امامون مملس دمو مكروه نو سيت تچبچبالچ ان دمو وند دمو من يلال سبحان الله يلال بنغراچن لا ازي لا عند تلك تقماله مندنو يي سيت بمانچبچب امامون تملسالچ يميلو تككل حديث نو ادلم لكن من منچبچبو لوند كلكل مالت ادلم በሰላት ውስጥ ብቻ ነው ይሄን ሐዲስ የሚያመለክተው በሰላት ውስጥ ብቻ ነው እንጂ ከሰላት ውጪ ወንዶችም ሊያጨበጭቡ ይችላሉ ይምኩን አዲስ ትምርት ሊሆን ይችላል እናንተ እኛ የምናውቀው ብዙ ሰዎች ሙንከር ይሉ ነበር ለምሳሌ አንድ ሰው አንድ ነገር ከተናገረ ጥሩ ነገር ከተናገረ ያንጨበጭባሉ አይደለም አረ ተው መንጨብጨብ ኮይ ሴቶች ነው ይባላል ላ ይሄ ነገር በሰላት ብቻ ነው እንጂ ከሰላት ውጪማ ሴትም ወንድም ልታንጨበጭብ ትችላለች ለማለት ነው የፈለኩት طيب ከዛ በኋላ وحمل الطفل يعني እንትኑ ዝም ብለህ አለ ምንም ምክንያት ህፃኑን አቅፈህ መተኛትን መነሳት እንደገ አቅፈህ መውረድ ስጁድ ስትወርድ ደሞ በመሬት ላይ ተስቀምጣለህ እንደገና ደሞ ስትነሳ ይዘውት ትነሳለህ ይህ ነገር ችግር የሌለበት ሰው ዝም ብሎ አይሆንም በጣም መክሩህ ነው لكن لتشجر سيت ويموندوغن لجونا كفوي النسال ودسوجي سور دياس كمتوال يهنا قرب نبياتي صلى الله عليه وسلم قزينا ببرا نقرنو حمل الطفل أثناء الصلاة لغير سبب مكروه إذا كان يعني بحركات قليلة حركاته بتام كلال ناتكيت كهوني مكروه نوالي قن بدون سبب سبب كليلو أما إن حمله المصلي لسبب كمنعه من البكاء او السقوط او اتلاف شيء فلا شيء فيه وسياتي في المباحات ان لشجركو هنا لمثال ليجو كاسكمتچو يالقسال ويم بريت لا كاسكمتچو باغرو يتفقق يهدنا ان نغير يبلشال ويم باسات يغبال لذيه بلا سيتوا ليجون اقفا بتقومنا كذا ወደ ሩኩዕ ስጁድ ስትወርድ ደሞ በመሬት ላይ ብታስቀምጠው ስትነሳ ደሞ ይዛው ብትነሳ ምንም አይደለም አሉ። ይሄ ነገር እንግዲህ ተፈቀደላት ነገር ነው። እሺ ይሄን አሁን የተቀስኳቸው መክሩሃት ይባላሉ የተጠሉ ነገሮች ናቸው። አሁን ትንሽ የሚቀረው ሙባሃት የሚባል አለ ማዩባሁ ፊ ሰላ። شوفوا አሁን የሰላቱ ሩክኖችና ፈርዶች ተምረናል። እሺ እንደገና የሰላቱ ሱናዎች እስከ 28 የሚሆኑ ተምረናል። እንደገና አሁን የሰላቱ መክሩሆች የሚባሉ የተጣሉ አሁን ተምረናል። አሁን ደግሞ በሰላቱ ውስጥ ሙባህ የሚሆነው ሙባህ ማለት ምንድነው? ይፈቀዳል። ሱና አይደለም حرام አይደለም ላኪን ይፈቀዳል። በሰላቱ ውስጥ አሁንም ጥቅሳቸው ይፈቀዳሉ ግን ሰላቱም አይበጥሉም ወይም ደግሞ መክሩህ ናቸውም አይባልም። እሺ ምንድናቸው እነዚህ? ይባሁ في الصلاه في الامور الامور التاليه يجوز البكاء في الصلاه خوفا من الله تعالى نعم صلاه ውስጥ ገብተ ኢማሙ ሲቀራ በጣም ትን ቁርአኑ ደስ ላለህና የጀና የጀሃነብን አስተውሰህ ማልቀሱ ይፈቀዳል። እንግዲህ ይጣላል አይደለም ፈርድ ነው አይደለም ሱና ነው አይደለም ይፈቀዳል። او لتذكر الجنه او النار ولو كان البكاء بصوت ولكنه لا يستطيع منعه ان يسجد عند سو عند ايه متاچ يجنا ويم جهنم ويم يا نبياچ صلى الله عليه وسلم ويم الله انت لقنت يمتغلص عند ايه سمان القسه سلازي القسو راسو بدمص بيهونم يعني بالشال يمشالو دمصن መጨፍ ኢሚ በቃ ነው። እሺ ቡካ ብለናል ወደ ሌላ እንሄዳሁን። ወይጁዙ ቀትል አልሐያ እባብ ከመጣ እባቡ በጫማ ይሁን በብረት አርገህ ልትመታው ልትገድለው ትችላለህ። እሺ እናንተ ብቻ አንዳንድ መስጠትና እስቲያት እንትን ባትበሉ አንዳንድ ስስኝ አው ይሄን ነገር አታቋርጡብኝ አንዳንድ ለመስጠት እሺ እና እባብ ከመጣ ወይም አንድ ነገር ጎጂ ከመጣ እሱን መግደል ይቻላል በሰላት ውስጥ ወልአቅረብ ይህችን አቅረብ የምትነድፈው ነገር ከመጣች ማለት ነው ከዛ በኋላ ወለው ቢአመልን ከሲር እባቡን መግደልና አቅረቡን መግደልና ወይም ተጎጂ ጎጂ ነገር ከመጣ እሱን ለመግደል ብዙ ስራ ብትሰራም ከቅልባው እንዲያውም ፊትህ ብታዞር ብታደርግም ይህ ነገር ሰላቱ አያበጥልም ولو بعمل كثير ان خافهما على نفسه او على غيره لراسه بتفرام ويم لجه حصانه بالغالا يتنيتو اباب كمطابت بقى هده ابابون قدلت ملسال معناتنو طيب ومثله مع من يمر في بالصلاه يسجد كاهون لمثاله عند سو بفيته لا سيالف كلكلو تبلوال ادلم امبي كاله كلكلو امبي كاله بقى كمتاه متاو انداوم ودلا ادرغه تطروالله يعني متطماطم يمطال انغدي هزا انا صلاهو عابط لمالو طيب كذا قتلو ويجوز المشي القليل في الصلاه عنده له 3 ارمجا ود فيت مهدوم ايكلكلم لحاجه لكن زنبله ادلم يا سبورت انتن مارق ادلم ويتادر انتن ادلم عند نجر كاسفلهه معناتنو كفتح باب بابن لمكفت بتله ود قني ود انتنو ود وده فيت تنش تهدال لماتنو او اغلاقه ويمدمو لمزقات كفلقه او رفع سماعة التليفون لمنع الرنين لا للرد على الطالب سبحان الله انت قونا لتليفون شر بيل انسته بيزي لمارك تشلاله انسته من ناقرقن اي تشالم نوميلو ومثله كل عمل قليل لحاجة من الحاجات العارضة كإخراج منديل أثناء الصلاة لمثال منديل أوطئتها فنشان مترق ويمدمو مراق كمتابه منديل أوطئتها مراق وزا مفسس اندزي وهل نقر صلاة آفرسم ومسح ومسح ما على فمه إن انتنو مترق أفهن مترق منامن إفك أدار ماتنو أو تناول ما في فمه من البصاق فيه بدون صوت يعني لمثالي مراق قال توف اتبل توف قال كدم صهونوال لكن دزي بمنديلو بتقبلوا من ما دلم الىل ودفع مار يعني بنتفيت يميالف قال عند سو دومو تكلكلوا الله كتطلا تطلوا الله معناتنو طيب كذا بهالا انسان او حيوان يميالفوا بفيتلاي حيوان بيهون سو بيهون دمت بتهون منامن يعني مكلكل اللبه هلال ورفع الامامه ووضعها يعني براسيه لو عما دمو انسته بنتونو لاي بمريت لاي ماسقمطو صلاتون ايفرسم وحمل صبي حصان كاله دمو تشكمت وطاله تشكمت ورداله ايفرسم ووضعه لسبب من الاسباب السابقه عند نجر دمو لتجماري از مصاف يالتتكسه اني لتقسو مفلغو مندنو ብዙ ጊዜ በመስጊድ የሚገኘው ነገር ነው ይሄ አንተ በሰላት ያለ ጭር ትላለች ሞባይል የጅ ሞባይል አይደለም ቴሌፎን ያኒ ይደውላል አንዳንድ ጃሂሎች ምን ያደርጋሉ በሰላት ውስጥ እኮ ያኒ ጀዋልን እንትኑ መዝጋቱ ሰላት የሚያፈርስ ይመስለውና ዝም ብሎ ይከተላል በቃ ጭር አረ ደግነቱ ጭር እንኳን ደህና ነበር ሙዚቃ እንጂ ያለ ሙዚቃ እንደዚህ ህንዶች ብታያቸው በሰላት ውስጥ በቃ ዳንስ ነው የሚመጣው አሁን ጅህልነት ስላለው ወዲያውን ከመጥፋቱ ዝም ብሎ አይሰማል ምክንያቱም እጁ ወደ ኪሱ አስገብቶ ጀዋልን ስቦ ያኒ ሳይለንት ለማድረግ ሰላት ያበጥል ይመስላቸዋል ላኪን የበለጠ ሰላቶቹ ሰላት የሚሰግዱ ሰዎች መረበሹ ደግሞ የላቀ እንትን በጣም ይባሰ ክፉ ነው ስለዚህ ጀዋል ሲደውል ልክ እንደ ቴሌፎን ነው ሳይለት ታረጋዋለህ ምንም ሰላቱን አያበጥል ማለት ነው طيب وتجوز الصلاه في النعال سبحان الله ብዙ ሰዎች ደግሞ የሚቀፋቸው ይህ ነገር ነው በጫማ አርገህ ሰላት መስገዱ ይበቃል ይህ አስል ነው በጫማ ጫማ ለብሰህ ሰላት ውስጥ መስገዱ ይበቃል ላኪን ጫማው ጣህር መሆን አለበት አንድ ጠብታ ሽንት የሌለበትና ቆሻ ያኒ ንጃሳ ያልነካው መሆን አለበት ወልኺፋፍ ወይም ደግሞ ኹፍ አርገ والاحذية ويم شبشب ارغ يعني چاما يتزغا ويم چاما يتكفتو عند شبط منامن دزي ارغل تسجد تشلاله اذا كانت طاهره بس طاهر مهون اللبت او كانت نجسه ودلكها بالارض ويم دمو عند نجر نجاسه نكتوات نبر كن بمريت بتراب ارغه اندزي اندزي اندزي ارغه بقى اشته كمريت غا بتاشو ياو نجاسه وبزه هدال معناتنو. طيب وهذا اذا كان يصلى في موضع ليس فيه فرش يعني مسجدو فراش كليلو نو ايه نجر يفقدو لب بالو انغدي انديت لمثاله اشوا نو مريت نو اندزي كهونه كچامه غا لمسجد يتشالال لكن فرش كهونه جن بتام بتام اسچغاري نو ايه نجر اني ايه نجر انداند سوش من يلالو خلاص بچامه مسجد كتفقده ለምንድናችሁ እናንተ ፈርሽ ምናምን የምትሉት ብሎ ሊጠይቅ ይችላል አይደለም? لكن እኔ ብዙ علماءት ጠይቄ መጨረሻ የሉብናን ሙፍቲ የሉብናን ሉብናን ሊባኖን የሱ ሙፍቲ ይሄን ነገር አንስቶ ሲናገር የሰማሁት ምንድነው ድሮ በድሮ ጊዜ በነቢያችን ሰለላም ጊዜ ይሄ ነገር የተፈቀደ ነው ሁሉ ጊዜ የተፈቀደ ነው لكن አሁን አለ አሁን ጓዳን እንትኑ ሻሩዑ መንገዱ በሙሉ በሽንትና በሰገራ ተጠለቀለቀ ስለሆነ ሁለተኛ ደግሞ ጫማችን ራሱ ያኒ ይንጃሳ የጠጣው ነገር ስለሆነ ይላል እንግዲህ ሙፍቲው ሙፍቱ መልሰንም ሰጣችሁ ጫማችን አሁን በየመንገዱ ያሉ ንጃሳዎች የረገጠ የረገጨ ጠጣው አለ ጫማውኮ በጣም የጠጣው ይንጃሳ ይሄን ለብሰህ በመስጊድ መግባቱ በጣም በጣም አስቀያሚ ነገር ነው ሰላቱን ፍርስ ነው ይላል ሙፍቲ ነው የሚናገረው እኔ አይደለሁም እና የዛሬ ጫማችንና የደሮ የተለያየ ናቸው የዛሬ እንትን ስለዚህ ምንድነው ያኒ አለ ጫማ ብትሰግድ ነው የበለጠው አንድ ይሄ ነው ሁለተኛ ደግሞ በጫማ መስገድ አለብኝ ካልከ ደግሞ ጣህር መሆን አለበት አንድ ቀን ነቢያችን ሰለላም በሳቸው ተከሰተ እናንተ ታቃላችሁ ኢማም ሆኖ ያሰገዱ ያሰገዱ ኮናቸው ነቢያችን ሁለት ጫማቸው አውጡና ጣሉት አንድ ሰሃባ አሉ በጣም የሚገርማችሁ ነቢያችን ሰለላም ያደረጉት ነገር ለማድረግ ይመኩራሉ እና አንድ ሰሃቢ ጫማ አውጣና ጣለው ከዛ በኋላ ሰላቱ ሲጨረስ ያ ረሱላህ አሉ ምንድነው ጫማህን አውጥተህኮ እየሰገድክ እንደዚህ አደረክ አሉ እናንተስ ምን አደረጋችሁ እኔም እንደዚህ አደረኩ አለ አንዱ ለምን ታደርጋለህ እንደዚህ አለ አንዴ አንተ ጫማ ስትጠላየውና ጣልከው ላ جاءን ጅብሪል አሉ ጅብሪል መጥቶ ያ መሐመድ صلى الله عليه وسلم ጫማህ ንጃሳ አለበትና አውጣው ስላለኝ ነው ጣልኩት እንጂ እና ጫማህ ንጃሳ ከሌለውማ ዝም ብለህ ለምን አትከጠለም አሉት ስለዚህ ከፍተኛው ሸርጡ ምንድነው ጫማው ጣህር መሆን አለበት ግን አሁን ጣህር ነው ወይ ጫሞቻችን ምናምን ስንት والله እኔ ሁለት ነገር ያየሁት ነገር አለ አንዱ በጣም ያስደስት ትክክል ነው አንዱ ደግሞ በጣም ያስቀይም ስተት ነው እኔ ያየሁት ምንድነው ብዙ ሰዎች አሉ ወታደሮቹ ሰራተኞቹ ምናምን በቃ በጫማው ሲሰራ ይቆያል ሰገራ ቤት ይገባል ከሽንቱ ጋር ብዙ የተለበላሸ ጫማው አንድ አመት ሁለት አመት ነው ከሱ የለበሰው በስንት ንጃሳ የተጠለቀለቀና የጠጣው ነገር ነው በቃ በዚህ ገቡና والله والله ከሰገራ ቤት እኮ ነው ከሰገራ ቤት ውዱ አርገው መስህ አርገው ከጫማው ጋር ጭብልቅልቅ ያለንተኑ መስጊድ ገብተው ይሰግዳሉ እኔ ኡነት ይሄን ካየሁ በኋላ ያኒ ቀፈፈኝ በዛ መስጊድ መስገዱ ይሄ አንድ ነው ጥሩ ዳያይሁት ደሞ የዚህ አገር ትላልቅ ሰዎች ናቸው አሚሮች ባይኔ ያይሁት ነው እና መስጊድ ገባሁና እየገባሁ አንድ ትልቁ አሚር መጣ አሁን አሚሩ የለበሰው ጫማ አዲስ ከካርቶን የወጣ ነው ስለዚህ ከጫማው ጋር ገባና ሰግዶ ወጣ ጫማው ሳይው ብራንድ ኒው አሁን ኮ ነው አሁን በቃ ከካርቶን ያወጣው ነገር ነው ንጃሳ የለው ምን የለው ይሄ ደሞ ይበቃል ከጫማህ ጋር አዲስ ከሆነ ወይም ንጃሳ ከሌለው ደሞ ይሄም ይበቃል እንላለን ወርደ አይቻለም ወልቁጥኑ ልመንዱፍ ወይም ደሞ ጥጥ ያኒ ጥጥ እንደዚህ ሳይሆን እንደዛ እንደመጣው ትንሽ እንትን ነው ጠንከር ይላል ላኪን ፍሬው አውጥተህ እሱም በታትነህ ምን ይሆናል ጥጡ ጥጡ ጥጡ ያኔ ቁጥኑ በጣም ትል ይላል እንደ ስፖንጅ ይሆናል የለሰለሰ ይሆናል እዛ ላይ መስገዱም አይበቃም እዛ ላይ መስገዱም አይበቃም ونحوهما فإن السجود لا يصح وتبطل الصلاة والأفضل السجود على الأرض يبلت بمريت لا يمسجد نو كالتشال دمو يعني فرش ممتأثنا سبونجي على هنا فرش إزا مسجد نو ترو والأشياء الخشنة غير ذات الليونة كالحصير ومثلها أنا عنده يعني حصير مالت ምንድን ነው ያኒ ሐሺሽ ማለት ነው ያኒ ቀጠላ ቀጠል የደረቀ እንደዚህ መሳሰለ ካልሆነ በስተቀር ስፖንጅ ሆነውና በጣም የለሰለሰ ነገር እንደዚህ በስጁድ እዛ መስገዱ ክልክል ነው ይላል እነዚህ እንግዲህ ሙባህ የተባሉ እነዚህ ናቸው ሙባህ ማለት ፈርድ